ልነግርሽማ አቅቶኛል ልገልጽሽ እንኳን ልክስሽ ብቻ ይወድሻል ልጅሽ ተውተው ሲሉኝ ያኔ ያልተውኩትን እንዳልሰማዋቸው ያለፍኩትን ተውተው ሲሉኝ ያኔ ችላ ብዬ ይኸው ተውኩት ላንቺ ብዬ ምዬ ነው ፍቅር ራሱን አይጥልም ከውሸት መንደር ከቅብዝብዝ ጋር መቼ ይረጋጋል አይታለልም ሸንጋዩን ያውቃል ባይኖቼ ስካይ እጠብቃለው ባይኖቼ ስካይ ተስፋን ይዣለው ባይኖቼ ስካይ ድቅድቅ ቢሆንም ባይኖቼ ስካይ ጨልሞ አይቀርም ባይኖቼ ስካይ አብሬ አላድርም